السلام عليكم ورحمة الله وبركاته. كعندي جروباتشن اهت ببرايفيت يتلقى صوف نونا انجلي اندمي كتلو عن بالله شوال ان شاء الله. يصحر يوم سن ياريد شومتي بالار ان شاء الله نتمتو يناتو تشاتشن سدام ልጅሽ የተገደለበትን የተዳከፈ የተባለችን እናት እስኪ አስቧት። ከዚህ በላይ የሀዘን ጥግ ያለ አይመስለኝም። ለምን እንደሆነ አላቅም። ሁልጊዜም በመከራ ጊዜ ቀድመው አንጀቴን የሚበሉት በዓለም ላይ አቻ የማይገኝላቸው እናቶቻችን ናቸው። ባለፉት ሳምንታት ሀዘን ያልገባበት መንደርና ቤተሰብ ያለ አይመስለኝም። ለእኔም ቢሆን ተወልጄ ያደግኩበት ሰፈር ልጆች እንደወጡ ቀርተው ውሃ በልቷቸዋል። እውነቴን ነው የምለው፣ ውሃ የበላቸውን ወጣቶች ልናስባቸው ቤተሰቦቻቸውንም ልናጽናና ይገባል። በፊት አውራሪ ሀብተ ጊዮርጊስ ድልድይ ውስጥ ገብቼ ወለዴ ሰፈር ወይም አባ ኮራን ለቅሶ ቤት በደረስኩበት ወቅት መደዳ የተደረደሩትን ድንኳኖች ለሀዘን የተቀመጠውን ሰው በውስጣቸው ሞልተው ማስተናገድ ተስኗቸው ነበር። ስለሆነም ከድንኳኑ ውጪ በርካታ ሰዎች በተደረደሩት ወንበሮች ተቀምጠዋል። ከመክፈት ዶፍ ዝናብ ሊጥል ሰማዩ ማጉረምረም ካፍ ያመጣል ሲጀምር ሁላችንም ድንኳኑ ማጣበት እና መጠለያ ለማግኘት መራወጥ ጀመርን። የዚያን ሰዓት ታዲያ በውሃ ውስጥ ሰጥሞ በመሞት ጣር ውስጥ የነበሩትን ሲቃ አሰብኩ። እኛን መጠለያ ፍለጋ ያራወጠን ውሃ የእነሱን ነፍስ ሊነጥቅ ሲታገላቸው ታየኝ። ተስፋ እስኪ ቆርጦ ድረስ የነበራቸውን ትግል በህሊናዬም እኔም ታገልኩት። መጠለያ ውስጥ ሆኜ የእነሱ ህይወት ስታልፍ፣ የኔ ትንፋሽ ለሰከንድ ስትቋረጥ፣ ድንጋጤና ሀዘን ተደባልቆብኝ ከምናብ ጉዞዬ ተመለስኩ። እኛ ለዚህ ዝናብ ስንራወጥ ህይወታቸውን ያጡትን ላፍታ እንኳን አላሰብናቸውም ወይ ሰው መሆን? የዚህ ዘመን ነጸብራቅ እንግዲህ ሰሞኑን በደረሰብን መከራ እያየነው ነው። ሁሉም ኢትዮጵያውያኑ ምስኪን እናቶችና ቤተሰቦች ሲሉ ያላሰቡትን ዋጋ ከፍለዋል። ከመታረድ ያመለጡትን ውሃ በልቷቸዋል። ከምንም በላይ ግን ውሃ የበላቸውን ወጣቶች ቤተሰብ፣ በተለይም እናቶች ውሃ ሊበላቸው በጣር ላይ ይገኛሉ። የልጆቻቸውን የጉዞ ዕዳ ከፋዮችም እነዚህ ምስኪን እናትና አባቶች ናቸው። ወጣቶቹ ከሀገር ሲወጡ ቤተሰቦቻቸው በዕዳ አስይዘው ነው። ሁለት ሀዘን ታዲያ እዚህ ላይ ነው። ለሞት መንስኤ የሆነው ስደት ዕዳ ከፋዮች ናቸውና ልጅሽ የሞተበትን ጥይት ዕዳ ከፈየ መባል ያህል ሀዘናቸው ጭንቀትና ፍጹም ተስፋ መቁረጥ የተሞላበት ሆኖ የሚታዩት የሟቾች ቤተሰቦች እርዳታችንን እየጠበቁ ነው። ብንችል ከዕዳ አድነን የልጆቻቸውን ኃላፊነት ወስደን ቀጣይ ሕይወታቸውን እንታደግ። ይህ ካልሆነ ግን እናቶቻችንን ከዕዳ ከፋይነት እናውጣቸው። ይህ ስናደርግ ኮርተን እኔ ኢትዮጵያዊ ነኝ እንላለን። ከምንም በላይ ግን የሞቱትን ነፍስ እንዲምርልን እንጸልይላቸው። በሕይወት ያሉትንም አላህ ይጠብቅልን፣ ድጋሚ ሀዘን ከመስማት ይሰውረን። ለእናቶቻችን ግን ፈጥነን እንድረስላቸው። አባ ኮራን ሰፈር ድረስ በመሄድ የሀዘናቸው ተካፋይ ሆነን እናጽናናቸው። የምንችለው ከዚህ በፊት በተጠቀሰው የባንክ ቁጥር በመርዳት አይዟቸው እንበላቸው። እባክዎን ይህን መልእክት ሼር በማድረግ ታላቋን ኢትዮጵያዊ የመረዳዳት ባህላችን ተግባራዊ እናድርግ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።